فانطلقا حتى إذا أتيا أهل قرية استطعما أهلها فأبوا أن يضيفوهما ووجدا فيها جدارا يريد أن ينقض فأقامه قال لو شئت لاتخذت عليه أجرا قال هذا فراق بيني وبينك فأنبئك بتأويل ما لم تستطع عليه صبرا فانطلقا أهنم مسنى خزير لصفن يجبين دجنا تسمام توقزوا الشون قتلوا حتى إذا أتيا أهل قرية عند الكبابي كتما لأي جدر تجزيه استطع ما أهلها فكتما يمي ورسن سوتي مجب اندي ستوى الشو طيقوا فأبوا أن يضيقوهما نواري وشدتمو انجل وشن مكبل النعمة السناجدين انجالوا قادن يلون يجزيه فوجدا فيها جدار يريد أن ينقضوا فأقاما ودا عند الكبابي أين الشو اللقص في عرقوا عند دكا سارو جريت أجو إذا رو جريت أتواهي لنم التلال عرنا ودا الزات أجاسرو በጣም እንዲለመውደቅ የተቃረበና ያዘመመ ሆኖ አገኙት ነው የሚባል እና በጃቸው እንደዚህ ገፋ አደረጉና ትልቅ አዳራሽ የነበረውን በአንድ ጊዜ ከፍ አድርገው እንደገና አስተካክለው አቆሙት ይባላል። የከበረ የተባለ ሰውዬ በጣም አስገራሚ በሆነ መልኩ ብዙ ህዝብ እንኳን ተረባርቦ ሊያነሳው የማይችለው እሳቸው በቀላሉ እንደው እንደወረቀት እንደታርሶን ገፋ በማድረግ ብቻ አስተካክለው አቆሙት ይሉን ማለት ነው። قال لو شئت لاتخذت عليه اجرا አሁን ደግሞ በደስታ ስሜት በመፈንቀል ሙሳካ ያስቡት ይሄንን ቤት አሁን እንደዚህ በቀላሉ በማስተካከልና በማደስ የቤቱ ባለቤትም ወረታ ብትጠይቃቸው ምን ዳቆል ታገኝበት ይችላል ነበር። ይሄው አሁን የቁርስ መግዣ ማጠናልና ለነሱም ይሄን ቤት ማደስ ማለት ቀላል አገልግሎት አይደለም። እኛም ደግሞ ቤታችሁን አቃንተንላችኋልና ተፈሉ ብንላቸው ለለት እንኳን ቁርሳችንን ወይ ራታችንን መግዣ እናገኝ ነበር። ምን መስላለህ ለቤቱን ባለቤት ክራይ ብትጠይቃቸው የሚል አሳብ አቀረቡ ማለት ነው። አደሞ ስለራባቸው በዚህ አጋጣሚ እና ላይ ገንዘብ ይገኛል መስሏቸው ነው። እሳቸው ግን ሳይውቁ አሁንም ሶስተኛው ዙር ተተሳሳችኝ አሰናብተው ብለው ነበርና ያልቀባቸው ነው በዚህ። ቃል ሀዳ ፊራቁ በይኒ ወበይኒ እንግዲህ ሶስተኛ ከተሳሳችኝ እንለያያለን ታሰናብተኛለህ ብለህ ነበረ። በራሱ ውሳኔ መሰረት አሁን ሶስተኛው ተፈጽመሃልና አሁን አጣጥ ጀምሮ ያንተና የኔ መላያ ደረሰአል ፈውነዱ ፍተውይል ማለም ፈስተዲ አለይ ሶብራ እስካሁን ግን ልትታገስበት ያልቻለውን ሁኔታ ሁሉ ልትታገስ ያልቻለበትን ምክንያት ሁሉ አማብራሪያና መግለጫ ሰጠህና ያንን መግለጫ ካወቅ በኋላ እንለያያለን የሚል ማስጠንቀቂያ ደረሳቸው ነው። እንግዲህ ከዚህም በፊት ገና መርከቧ ላይ ሲሳፈሩ አንዳንድ ትምህርት መስጠት ጀምረው ነበረ ወቅቷል በጣም ብሎ ነው እንጂ ታቸው ያው አልተነፉም እና መርከቧ ላይ እንደወጡ ወዳውኑ መጀም አንተም ትልቅተው ነባገር እኔም ደግሞ ያው አላህ እንደነገረ የተወሰነው ቀታለኝ አሁን ከጅር ዘንዳ ሄደ ተማር ብሎ አላህ የላተህ እኔ በሁሉም ነገር ካንተ በላይ ዕቀት የላቀና የመጠቀ ሆኖ አይደለም አላቸው ይባላል። ሙተዋዲያናቸው ተከተለኛ አለም በመሆናቸው እኔ የተወሰኑ ዕቀቶችን አላህ አታውቆኛል እነዛ እኔ ያወቅኳቸው ነጥቦች አንተ ምናልባት ላታውቃቸው ትችላለህ። አንተ ደግሞ በበኩልህ አላህ ሌላ ዕውቀት ሰጥቷል አንተ የምታውቀው ደግሞ እኔ አላውቀውም ስለዚህ የዕውቀት መስካችን ተለያይቶ ነው እንጂ እኔ ፍጹም ዓሊም አንተ ደግሞ ጃሂል ሆነህ አይደለም ወደ እኔ የላከህ በማለት ሞራላቸውን ደገፉላቸው ይባላል። ገና ሲገናኙ ራሳቸውን ተዋዶ አድርገው አላህ እንኳን ትልቅ ሰው ነው ዓሊም ነው ብሎኛል ብለው ጉራ ሳያረጉባቸው እኔም የተወሰነ ነገር አውቃለሁ አንተም የተወሰነ ነገር ታውቃለህ ምናልባት በመገናኘታችን ሁለታችንም ዕውቀታችንን እናቀናጭ ይሆናል እንጂ እኔ እንኳን ትልቅ ዓሊም መስሎኝ እንዳልታይ በማለት እሱ የመጀመሪያ እንግዲህ ማንኛውም ሰው ዓሊም የፈለገውን ያህል ትልቅ ቢሆን ራሱን ከፍ ማድረግ የሌለበት መሆኑን አሳወቋቸው። በዚህ አጋጣሚ እንግዲህ ደግሞ ጉዞ እንደቀጠሉ እዛች መርከቧ ላይ እንዳሉ አንዲት ወፍ መጣችና መርከቧ ጣውላ ላይ ቁጭ አለችና ከዛ ከጣውላ ላይ ተቀምጣ ከባህሩ ውሃ ጠቅ ጠቅ እያረገች ትጠጣለች ይባላል። እሱን ወፍ አያት ሙሳ አሉ አዎና እና አሁን ሲወፍ በፋቅም ከባህሩ እየጠጣች ነው። አሁን ያነሳችው የውሃ ከባህሩ ምን ያህል ይቀንስ ይሆን ብለው ጠየቋቸው ይባላል። ምን ይቀንሳል እሷ አፏን ጠለቅ አድርጋ ሲመርት የምታህል አፏን ስላወጣች በፋቅም የቀነሰችው ነገር የለም እሷ ግን ጠጥታለች። ከባህሩ ግን ይህን ያህል ተነሳ ማለት አይቻልም አሉ ይባላል። ይኸውልህ እንግዲህ የፍጡር እውቀትና የፈጣሪ እውቀት ምሳሌ ይሄ ነው አሏቸው ይባላል። እና አላህ ሱብሃነሁ ወተዓላ ለፍጡሮች ሁሉ እውቀት እንዲሰጣቸውም አንተንም እኔንም ጨምሮ የኛ እውቀት ይቺው ከባህሩ የጠለቀችውን ያህል ነው የሚሆነው። የአላህ እውቀት ግን እንደዚህ እንደውቃን ውስጥ ነው ማንም ቢጠልቅለት ያው የሚቀነስ ነገር አይደለም። ወማ ኡቲቱ ሚነል ዒልሚ ኢላ ቀሊላ እንደተባለው በሌላ ቦታ የፍጡር እውቀት እንግዲህ ማጠቃላይ የመላእክታውም የሰውም የጂኑም ይረባረብ ይቾ ከባሩ የጠለቀችውን እርጥበት ያህል አፏን አርጥባለች ወይ አንድ ቀብታ ምታህል ውጣለች። ባሩን ግን የኛል እንደርሰንት ቀነሰችለት ለማለት አይቻልምና የአላህ እውቀት የዚህን ያህል ነው በማለት አሁንም እንግዲህ የፍጥረታት እውቀት በጣም ደካማ መሆኑን አስተማሯቸው። ይህንን ቁም ነገር ጣሉላቸው ማለት ነው። ከዛ በኋላ እንግዲህ ያ ያልተጠበቀ ነገር እየተከሰተ ሲመጣ ውጥረት ውስጥ ገቡ። ብዙ እውቀቶችን ሊሰጧቸው ይችሉ የነበረውን ውዝግብ ውስጥ እየገቡ አው በክርክር አሳለፉት። ነብያችን አለይሂ ሰላቱ ወሰላም ይርሐሙላሁ አኺ ሙሳ ለወዲቱ አንሁ ሰለው ሰበር ያቀሰላሁ አለይና ሚን አምሪሂ ማሉ። ነብዩላህ ሙሳ ባለመታገሳቸው የተለያዩ ተቃውሞዎች እያነሱ የተማሪነቱን እድሜ አሳጠሩት እንጂ ትንሽ ቢታገሱ ኑሮ ብዙ ተአምርና አስገራሚ ነገሮችን አላህ በዚህ አጋጣሚ ያስተምረን ነበር አሉ ነብያችን አለይሂ ሰላቱ ወሰላም። እሳቸው ግን የአላህ ነብይ ናቸው። ያላ ነብይ የሆነ ሰው ሙንከር ያየ ዝም ማለት የለባቸው። ገና ምክንያት ይኖረው አይኖረው ሌላ ጉዳይ ነው። حرام የሆነ ነገር ሲሰራ ያየ ዝም ቢሉ አላህ ደግሞ ይቆጣባቸዋልና ማድረግ ያለባቸው ነው ያደረጉ ያሉት። ያኛው ደግሞ ለዛይሩ حرام ቢመስልም ውስጡ ደግሞ መደረጅ ያለበት መሆኑ በአላህ የተገለጠለት ነገር ነው። ሁለቱም አልተሳሳቱም። ግን የውቀት መስካቸው ልክ መጀመሪያው ላይ እንዳለው ግንዛቤያቸውና መረካከታቸው ተለያይቶ ነው እንጂ ሁሉም ትክክለኞች ነበሩ ማለት ነው። እና ያ እንግዲህ ትልቅ ሰው አሊ የተባለው ሰውዬ እንዲህ አይነት ሐራም እየሰራ እያሉ ኢንካር ወዳቸው ሻክሮ እንዳይሄዱ እነዛ የተለያዩ ስት የመሰሉህን ነገሮች ማብራሪያ እሰጥህና ከዚያ በኋላ እንለያያለን በማለት ለማተናበት ተዘጋጁ ማለት ነው። أمسفينة فكانت المساكن يعملون في البحر فأردت أن أعيبها وكان وراءهم ملك يأخذ كل سفينة غصبا وأما الغلام فكان أبواه مؤمنا فخشينا أن يرهقهما طغيانا وكفرا فأردنا أن يبدلهما ربهما خيرا منه زكاة وأقرب رحما وأما الجدار فكان لغلام يتيمين في المدينة وكان تحته كنز لهما وكان أبوهما صالحا فأراد ربك أن يبلغا أشدهما ويستخرجا كنزهما رحمة من ربك وما فعلته عن أمر ذلك تأويل ما لم تستطع عليه صبرا. أما السفينة إنها السفينة تنقى وإما مركبها معانا فكانت لمساكينة لا تجرن وشي نبرت نبرتها ነዛ ሰዎች እንግዲህ እኔን አውቀውኝ አክብረውኝ ያለ ክፍያ በነጻጭ ነውናል እንዳልከው እውነትን ነው። ግን ያቺ የድሃ የችግረኛ በተሰብ ንብረት ነበረች ያቺ መርከባ። ያዕመሉነ ፊልባህሪ እና በባህር ላይ በጃጅ መርከብ እየሰሩ ብዙ ደካማ ቤተሰቦች የሚተዳደሩባት የብዙ ችግረኞች ንብረት ነበር። ፈአረድቱ አን አዒበሃ እና ይቺ መርከብ ለእነዚህ ሰዎች ጥቅም ስል ነውረኛና ተንካላ ላረጋት ፈለግኩኝ አሉ። وكان وراءهم ملك مكنياتهم ودمن هربت عطاقا في الذي ماذو ودبلاي عند انباجن النقوط نبرا يأخذ كل سفينة غصبا ينام ماننا ان كان يلالات يوان الشون سفينة هلو بكم يازم لو بذر فيها يورسا يوستي نبرا ما يكي يمن ما ينكور لساين وراس ينام ما هنا الزمادو كدرسج سوزيوك امتو يوستي باتونا ودا جوشين دوا جبتلوه كرامدو ግን ትንሽ ጉድለት ካለባት ስተን ካለናት አትረባም ብሎ ንቀው ይተውላቸው ይሆናል በሚል እነሱን ለመጥቀም እንጂ አንተ እንዳልከው እነሱን ለመጉዳት ያደረግኩት ነገር አይደለም በማለት ገለጹላቸው ማለት ነው። ማቁል ሆነ አሁን እንግዲህ ምክንያቱ ሲገልጽ እነዛ ሰዎች እንግዲህ እዛ አካባቢ ያለውን ችግር አያውቁም። እሳቸው ግን ስለሚያውቁ አንድ የሰንካላ ያልሆነ ጥሩ እቃ መርከብ እዛ አካባቢ ከሄደ የአካባቢው ባለስልጣን ይችለኛ ትገባለች እያለ እንደሚጠማ ስለሚያውቁ እንዳይጠሟቸው ብሎ ነው ማለት ነው። ደግሞ አላህም ስብሓነሁ ወተዓላ ስለረዳቸው ውሃውም አልገባ አልተፈረቁም እንዳለውም ያው ትንቃ ተተወችላቸው እና እንደሚባለው የአስራ ሁለት ወንድማማች ንብረት ነበረች ሰፊና ይባላል። ከአስራ ሁለቱ ስድስቶቹ ጤናማ ሆነው በእሷ ላይ ይሰራሉ፣ ስድስቶቹ ግን የተለያዩ አካለ ስንኮላን ነበሩ ይባላል። አንዱ ዕውር፣ አንዱ ደንቆሮ፣ አንዱ ሰባራ፣ አንዱ እያሉ ስድስቶቹ ቤት የዋሉ ጥቅም የሌላቸው እሷን ብቻ የሚጠብቁ እነዚህ ስድስቶቹ ሰርተው ያገኟትን ለዛ ለደካሞቹ ይወስዳሉ። ይቺ መርከብ ወይም ሰፊና እንድትቆም ግን ያ ሁሉ በተሰብ እንዳለ ሊነኩስ ነው ማለት ነው። ያ እንዳይሆን ብዬ ነው ይህን ያደረግኩት በማለት ነገሯቸው። እና ሰፊና ያላቸው ሰዎች እንዴት መርከብ ሚስኪኖች ይባላሉ የሚልም ጥያቄ ይነሳል። ፈካነት ሊመሳችል ይሆናል። እና ሚስኪን የሚባለው አንድ ሰው ጭርስን ምንም ነገር የሌለው ማለት ብቻ አይደለም። ገቢው ከወጪ ጋራ የማይመጣጠን ከሆነ አንድ የተወሰነ ገንዘብ ቢኖር ከዛ ከበተሰቡ ብዛት ጋራ ሲታይ እንደሌለ ሊሆን ይችላል ማለት ነው። አንድ ሰፊና የዛሬ ዘመን መርከብ አይደለም፣ ትልቅ ነገር አይደለም። እዛ ጊዜ በሸራ ተወጥሮ እንደዚህ በነፋስ የምትሄድ ጥቂት ሰዎች የምትጥል ነገር ነው እና በሷ የምትገኘው ሳንቲም ናት፣ የተወሰኑ ሳንቲሞች ነው። በዛ ላይ 12 በተሰኑ እንግዲህ በዚህ ታንኳ የሚሰራው ነገር አፍተጅ አይደርስም ማለት ነው። ከሚስክንነት አይወጥም፣ ግን ከንዳው ይሻላል። እሷኑ ካጡ የባሰ ይሆናልና ማለት ነው። ወአመል ጉላሙ እንደገና ደግሞ ወደ አማዶ ተሻግረን ዳርቻው ላይ ህፃናቶች ሲጫወቱ አግኝተን አንድ ደስ የሚል ልጅ እንዲሁ ዝም እየታላና ግር ዘርያ ይዤ ጭንቅላቱን አውልቄ የጣልኩት ፈታነ አበዋሁ ሙሚነኒ የዛ ልጅ ወላጆች በጣም ሳሊህ የሆኑ ሙሚ ሰዎች ነበሩ አለ። ሲገርም ፈከሽና አንዩርህጠው ማቶ እያነወኩካ ይህ ልጁ ግን ጠማማ እንደሚሆን አላህ አሳወቅን። የብርቅ ልጅ ነው፣ ከሱ በታይም ከሱ በላይም የለም። እሱ ብቻ ነው ልጃቸው፣ በጣም ይወዱታል። ሰዎቹ ደግሞ በጣም ዲነኛ ሳሊሆች ነበሩ። ይሄ ልጅ ደግሞ አላህ ስብሓነሁ ወተዓላ በኩፍር የጠባው ነው ይባላል እና በጣም ሙጅሪም እንደሚሆን አላህ አሳውቋቸዋል። ይህ ልጅ ያደገ እንደሆነና ጠማማ የሆነ እንደሆነ ሰዎቹ ስለሚወዱት እንግዲህ የልጃችንን እምነት እንከተል እሱ እንዴት ይበለው ብለው በሃይማኖት ላለመለያየት ዲናቸውን ትተው ወደ እሱ እንዳያጋድሉና ወደ ኩፍር አስገድዶ እንዳያስገባቸው በመፍራትና በመስጋት ባጭሩ ቢቀጭ ይቻላል ብዬ ለዚህ ነው እርምጃውን የወሰድኩት እና እንደውም ይሄን ለማረጋገጥ ግራችሁን እንደዚህ ነቀሉና አስከሬኑን ስጋውንና ቆዳውን እንደዚህ ላጡና እዚህ መጋፊያው አጥንቱ ላይ ካፊሩን ላ ዩሚኑ ቢላሂ አበደን የሚል ጽሁፍ ተቀርጾበት አሳዩ ይባላል። እና ለዚህ ስር እንግዲህ እነዛ ሳሊህ ሰዎች በዚህ ልጅ ምክንያት እንደገና ኩፍርም መግባት ይገደዳሉ፣ ንጥኝ ይዘፈቃሉ ብዬ ፈርቼ ነው ይህን ያደረግኩት እንጂ በልጁ ላይ ጭካኔ ለመፈጸም አልነበረም ይላል። ፈአረድና አንዩብድለው ማረቁማ እና ይህን እርጉምና ጭቡ የሆነ ልጅ አላህ ባጭሩ ቢቀጨውም በሱ ፈንታ እንደገና አላህ ሌላ ሳሌ የሆነ ልጅ ኸይረ ሚንሁ ከሱ የተሻለ የሆነ ልጅ እንዲተካላቸው ተስፋ አድርጌ ነው። ዘካተን በንጽህና በኩል ማለት ያው በዘዋይሩም ከሱ የተሻለና የተዋበ እንደገና በአስተሳሰቡ በእምነቱም ደግሞ በተውሂድ የታነጸ በኩፍርና በሽርክ የማይበከል ወአቅረበ ሩሕማ ለወላጆቹ ደግሞ በጣም ከዚህ የበለጠ ሩህሩህ የሚሆን ቅንና አገልጋይ የሆነ ልጅ አላህ ሊተካቸው ይችላል። ይህን ሙጅሪም ግን ማጥፋት አለብኝ ብዬ ለዚህ ሲል ለወላጆቹ ስል ነው እሱን የገደልኩት እንጂ እንዳልከውም እሱ ምንም የበደለኝ ነገር አልነበረም። ወአመል ጊዳሩ ያ ደግሞ የገሳታ የነበረ ግድግዳ ሊወድቅ ታንጃበበበት በኋላ እንደገና ብድግ አድርጌ ያቆምኩትና ያስተካከልኩት ምክንያቱ ምን መሰለ? ፈካነ ሊኦላመኝ የሲመኝ ሁለት የቲም ልጆች ነበሩ ባለ ንብረቶች። አባታቸው ሙቶባቸው በልጅነታቸው ያ ቤታቸው የሚያድሰውና የሚንከባከበው አጥቶ ነው እንደዛ ተንዳቶ የነበረው። ግን መዲና በከተማዋ የሚገኙ ሁለት የቲሞች ልጆች ንብረት ነበረ። ወካነ ተሳሁ ከንዙለሁማ እዛ እቤት ውስጥ የተቀበረ ገንዘብ ነበረ፣ ብርና ወርቅ በጣም ብዙ ገንዘብ ነበር። ልጆቹ ግን አያውቁም። አባታቸው ቀብሮት ሳይናገር ነው ድንገት የሞተው ማለት ነው። አሁን እንግዲህ ያ ቤት ለመኖር ለሚያቅታቸው ጊዜ የሚያድስላቸው የለም። እንደገና እንግዲህ ወደ ዘመድ ቤት እንጠጋ ብለው ቤቱን ለቀው ትተው ይሄዳል። ቤት ደግሞ በሚለቀ ጊዜ አሮጌ ቤት በብዙ ይግጥበታል፣ ይወድቃል ማለት ነው። እና ይሄ ቤት እንግዲህ በዛ እንደዛ ተንዳቶ በሚቆይበት ጊዜ ወኪል የለምና ይሄ እንደዛ መቼ የሚንከባከበው ስለሌለ ቤቱ ከትንሽ ጊዜ በኋላ ሊፈርስ ነው፣ ከጥቅም ውጭ ሊሆን ነው። የዛ ጊዜ ደግሞ ከብቱም አውሬውም እንዲሁ የበታተነ እንጨቱ ከተወገደ በኋላ እዚህ ክፍት ቦታ አለና ምሩኝ ብሎ የአካባቢው ሰው መጥቶ ሊመራና ያንን ቦታ ሊቆፍረው ነው ማለት ነው። ከተቆፈረ ደግሞ ያ የተቀበረ ገንዘብ ይገኛል። እነዚህ ልጆች እንግዲህ ጥሪታቸውን ሊያጡ ነው ሳያውቁ። ቤቱ ከተጠበቀሳ ትክክለኛ ቤት እንግዲህ እላው ላይ እያለ አንድ ሰው የሰው እንዴት ብሎ ዘሎ መዝረፍ አይችልም። ቤቱ እስካለ ድረስ መብቱ ይጠበቃል ማለት ነው። ልጆቹም ደግሞ ከተስተካከለላቸው እቤታችን እንግባ ብለው ይመጡ ይሆናል። ያ ቤታቸው ገብተው ሲጠብቁ እነሱ ያድጋሉ። በሚያድጉ ጊዜ ቤታቸውን እንደገና ለማስኬት ሲቆፋፍሩ ያንን ገንዘብ እንዲያገኙ ተፈልጎ ነው ማለት ነው። አላህ አድስላቸው ያለ ወካና አቡሁማ ሳሊሃ ሟች አባታቸው ደግሞ በጣም ሙእሚንና አላህን የሚፈራ ጥሩ ሰው ነበረ። ያ የአባታቸው የወዳጁ ልጆች ስለሆኑ አላህ ስብሓነሁ ወተዓላ የቱን የወዳጆችን ልጆች ንብረት አሳልፎ ላለመስጠት ፈልጎ ነው። ፈአራደ ረቡከ አን የብሉጋ አሽደሁማ እና እነዚህ ሁለቱ ህፃኖች ጥንካሬ ደረጃ ደርሰው ጎርምሰው ወይስተፍሪጃ ተንዘሁማ አባታቸው የደበቀላቸውን ገንዘብ ለማውጣት ይችሉ ዘንዳ አስቦን ረህመተን ይረብት ይህ ከጌታ የሆነ ርኅራኄ ነው ለየቲሞቹ ሁን ብሎ ያደረገው ነገር። ስለዚህ እንዴት ማደስና ማስተካከል አለብህ ብሎ አዘዘኝ። ወማ ፈአልቱ ወአን አምሪ እነዚህን ሶስቱንም ነገሮች እንግዲህ ያ የሰፊናዋንም ነገር ቢሆን የተገደለውም ልጅ የቤት ምትሳት ሆነ ሁሉንም በጌታ የትዛዝ እንጂ እኔ ሰራቂ ስሜት ተነስቼ ያደረግኩትና የፈጸምኩት ነገር እንዳይመስል ዛሊክ ተእዊሉ ማ ለም ተስጢዕ ዓለይሂ ሰብራ እና አንተ ልትታገሰው ያልቻልከው ነገር ማብራሪያውና መግለጫው ይህንን ይመስላል። ይህን ካወቅክ በኋላ እንግዲህ መለያየት እንችላለን፣ ደህና ሰንብት አሏቸው ነው የሚባል። እዚህ ላይ እንግዲህ ልንገነዘበው የሚገባን ነገር አላህ ሱብሓነሁ ወተዓላ አንድን ነገር በታሪክ መልኩ በሚያቀርብበት ጊዜ እንደ ማንኛውም ታሪክ የጊዜ ማጥፊያና እንዲሁ መዝናኛ እንዲሆን ሳይሆን አጠቃላይ የተለያዩ መልእክቶችን አሳዝሎ ነው የሚያመጣው ማለት ነው። ደካማ ጎን ካለ የዛ አይነት ስህተት እንዳይደገም ለማስጠንቀቅ፣ እንዲሁም ደግሞ ጠቃሚ ነገር ካለ ያን ነገር እንደ መመሪያና እንደ ምሳሌ ሆኖ ሰዎች እንዲጠቀሙበት በማሰብ ነው። ስለዚህ አሁን የነቢዩላህ ሙሳና የኸድርን ቂሳ በዚህ መልክ ያቀረበልን ሌላ ቦታ አይደግመውም፣ ልዩ የሆነ ታሪክ ነው። ይህን ለእኛ በጣም የተለያዩ ጥቅሞች እንደሚሰጥ አውቆ ነው ማለት ነው። አንደኛ ገና መጀመሪያ ላይ እንደጠቀሰው አንድ ሰው አሊም በሚሆንበት ጊዜ ሙተዋዲዕ መሆን አለበት፣ ማለት ትሁት መሆን አለበት፣ የበላይነት ሊሰማው አይገባም። እንዲያውም ከአላህ ስብሓነሁ ወተዓላ ትልቅ አማና የተሰጠና አደራ የተጣለበት መሆኑን ተገንዝቦ በጀትና ያንን ኃላፊነትን ለመወጣት መጣር እንጂ እኔ ትልቅ ነኝ አዋቂ ነኝ ብሎ መንበጣረርና መኩራራት የሌለበት መሆኑን ያሳያል። እና ሰዎች ቢያደንቁትና ቢያወድሱት ቢያመጉሱትም እንኳ አይ ለአላህ ስብሓነሁ ወተዓላ ስንት አለው ወፈውቀ ኩሊ ዲ ዒልሚን ዓሊም እንደሚለው አዋቂ ሁሉ የበለጠ አዋቂ አለ፣ ምንጊዜም የእውቀተኞች ሁሉ መደምደሚያ አላህ ኻሊቁ ሰማዋት ወልአርድ እንጂ ከዛ በታች ያሉ አዋቂዎች ሁሉ ከበላያቸው አዋቂ አለባቸው በሚለው መሰረት ነው መመለስ ያለበት እንጂ እንዳንተ አይነት አዋቂና ጉሩም ሰው አለ ወይ ተብሎ እንኳ ቢጠየቅ አላውቅም ማለት አግባብ አለመሆኑን ለማስተማር ነው። እና ሙሳ የተጠየቁት እንደርሰው ያለ አዋቂ አለ ወይ በአሁኑ ወቅት ተብሎ ነው። በእውነቱ በእሳቸው ደረጃ ሆኖ ነው እንጂ ለሌላው ሰው እንደ ጥፋት ባልተቆጠረ ነበር። እሳቸው አላውቅም ነው ያሉ እንጂ እንደኔ ያለ አዋቂ የለም አይደለም ያሉ። አላውቅም ብለው ሲናገሩ ግን ለአዳማጩ የለም ማለት ነው የሚገባው ማለት ነው። እና እንደኔ አይነት አሊም የለም እንዳሉ ስለሚወሰድባቸው በትርጉም ይሄማ ራስህን እንደው ከማንም በላይ አድርገህ ፍጥረታቶችን ሁሉ የበታች ማድረግ ነው ጉራ ነው አለና አላህ ስብሐናሁ ወተዓላ እንዴት እንዲትላለህ አላቸው። እንዲህ ማለት አይገባም። በላ አብዱና ፈድር ፊ መጅመዕል በህረይን ፈድር የተባለ አንድ ባሪያችን ካንተ የበለጠ እውቀት ያለው በዚሁ በቅርብ በክልሉ አካባቢ ይገኛል አይደለም እንዲህ አላቸው። እሳቸው ደግሞ መጀመሪያውንም ቃሉ ያላሰቡትን ትርጉም አሰጥቶባቸው ነው እንጂ የበላይነታቸውን ለማንጸባረቅና ማንነታቸውን ለማስተዋወቅ ፈልገው ሳይሆን በንጹህ ልቦና የተናገሩ ለመሆናቸው ምን አሉ አና ይህ አሉ ከኔ የተሻለ አዋቂ ካለ እንዳውም በቅርብ አካባቢና የሚታይ ከሆነ እኔ ለምንድን ነው በቁንጥል እውቀት ህዝብን እመራለሁኝ የምለው? ህጀ እውቀቴን ማስፋፋትና ማጠናከር አለብኝ። ይህን ሰውዬ የት ነው የማገኘው? ጌታ አገናኝኝ በማለት ጠየቁ ማለት ነው። እሳቸው ለእውቀት እንግዲህ ያላቸውን ጉጉት ነው የሚገልጹት። በጣም ዕልም ይወዱ ስለነበረ ዲናቸውን የበለጠ እንግዲህ በእውቀት ላይ መስርተው ለመምራት እንዲያስችላቸው አዋቂ ካለ ባታ አገናኘኝና ከዚህ ሰውዬ የተወሰነ እውቀት ልጨምር ነው ያሉት። አላህ ግን ስብሓነሁ ወተዓላ ይችን ቃል ስለተናገሩ ብቻ አንድ አፍታ ትንሽ ሊያስለፋቸው ፈልጎ ነው እንጂ ብዙ የዛን ያህል የቀራቸውና የጎደላቸው እውቀት ኑሮ አልነበረም ማለት ነው። እንግዲህ ከፈለግክማ አለና እንደ ባህር መገናኛ አካባቢ ፋረስና ሩም ባህሮች የሚገናኙበት አካባቢ ይገኛል ብሎ ጠቆማቸው ያሉበትን ቦታ ማለት ነው። እንግዲህ አላህ ስብሓነሁ ወተዓላ አንድ ሰው ሊያለፋው ሲፈልግ አጭር መንገድ እያለ ሩቅ መንገድ ይጠይቃል ማለት ነው። አላህ ለዛም ሰውዬ የሰጠው አንተ ነህ፣ እስካሁንም ያለኝ እውቀት ይህን የተምሬ አሰባስጆ ሳይሆን አንተ ለግሰኝ ነው። እንደ እሱ አይነት እውቀት ስጠኝ ብለው ቢጠይቁ ኑሮ ሳይለፉ እዚሁ ሊያገኙ ይችሉ የነበረውን አላህ ግን መልካታቸውን ስላሰበ ያን ሰውዬ ማግኘት አለብኝ ከሚለው ስሜት ጋር አቆራኛቸውና እንደገና ትምህርት ፍለጋ ተነስተው ሊሄዱ ነው ማለት ነው። በሚሄዱበት ጊዜ ደግሞ አንድ የእሳቸውን በቅርብ የሚያገለግላቸውና የሚታዘዝላቸው ልጅ ነበረ። እሱን ተከተለኛል። ሰው ደግሞ ብቻውን መሄድ አግባብ አለመሆኑን ያስተምሩናል ማለት ነው። ይሄ ልጅ የጎረቤት ልጅ ነው። እና ታቸው ጋር ነው ያደገው። በጣም ቅንና ትሁት የሆነ ልጅ ነው። ሙሻብኑን ይባላል። ኋላ መስታቸው ካለፈ በኋላ በሳቸው ግን ነብይ ሆኖ የተሾመውና የተተካው እሱ ነው። እሱን አስከትለው ጉዟቸውን ቀጠሉ። ያንንም የሚፈልገውን ሰውዬ ለማግኘት አላህ ሱብሃነሁ ወተዓላ ልዩ ምልክት ሰጣቸው። አሳ ያዝና በዘንቢል ያንን አሳ እየበላ ተሄዳለህ። አንድ ቦታ ሲደርስ አሳው ይጠፋል። እሱ ጠፋበት አካባቢ ተዘዋውረን ፈልገው ሰውዬው ይገኛል ብሏቸው ነበረ። ይህን ምስጢር ግን ለልጁ አልነገሩትም። ይህንን ደግሞ ለልጁ አስቀድሞ ቢያካፍሉት ኑሮ ብዙ ሳይደክሙ ያው ተፈለገበት ቦታ እንደደረሱ ወዲያውኑ ሰውዬው ጋር መገናኘት ይችሉ ነበረ። አንዳንድ ጊዜ ለቅርብ ጓደኛ ምስጢሩን መደበቅ ችግር ያስከትላል እንደሚባለው ባለመንገራቸው አላስፈላጊ ጊዜ ይለፉ ነው ማለት ነው። እዛ ቦታ ሄዱ። ያው አልፈውት እንዲሄዱ እንደገና ተመልሰው ሰውዬው ጋር ተገናኙ። በሚገናኙ ጊዜ አሰላሙ አለይኩም አሉ። ሰውዬው ደግሞ በሀገር ደግሞ ሰላም የሚያቅተው ከየት መጣ ብሎ በመገረም መለሰላቸው። እኔ ሙሳ እኮ ነኝ አሉ። አሁንም እንግዲህ የበላይነቱ ስሜት አለባቸው። እርግጥ የባሰ አለ ተብለው ነው እንጂ ትልቅ ሰው ናቸው እሳቸው፣ ከሊሙላህ ነበሩ። እና በእሳቸው ደረጃ አሰላሙ አለይኩም ብሎ ተህየተ ልእስላም የሚናገር ሰው ከየት መጣ ተብሎ መጠየቅ የሚያናድር ነው ማለት ነው። እኔ ስንት ደረጃ የደረስኩ ሰውዬ እንደገና ደግሞ ሰላምታ አወቅም ተብሎ የሚደነቅበት ቦታ ደረስኩኝ እንዴ? እኔ ሙሳ አይደለሁም እንዴ አሉ ይባል። ይህ ጊዜ እሱም አወቀላቸው ወዲያውኑ። አይ እኔ እኮ ማንነትን ስላላወቅኩ ነው። ሙሳ በኒ እስራኤል ነህ እንዴ አላቸው። አዎን አሉ። ከዛ እንደገና ተዋወቁ። በምን መጣ ስላቸው ከአንተ የበለጠ አዋቂ ባር ያለኝ ብሎ አላህ ሱብሓነሁ ወተዓላ ያው ወደ አንተ ልኮኛል እና ከእውቀት እንድታካፍለኝ ፈልጌ መጣሁኛል። እስቲ የምትችል ከሆንክ እኔ ጋር እንግዲህ የሚማር ሰው አደበኛ መሆን አለበት። የሆነ ያልሆነውን ነገር አስቀድሞ መጠየቅ አይገባውም። ያ የምትፈልገውን ነገር ዝም ብለህ ትከታተላለህ። ኋላ ያልገባህና ግልጽ ያልሆነልህ ነገር እኔ ስፈልግ ማብራሪያ እሰጣለሁ በማለት ቃል አስገባቸው። ይሺ ብለው ቀጠሉ። ከዛ በኋላ ተከትሏቸው የሄደው ልጅ ያ ይሻ ብኑን የት እንደደረሰ ይመለስ አብሮ ይሂድ። ምንም የተነሳ ነገር የለም። ዋናው የሁለታቸውን ታሪክ ማሳወቅ ነው እና የተፈለገው ማለት ነው። እና ያው ተነስተው ጉዟቸውን ሲጀምሩ ወደ አሁኑ ትምህርት መስጠት ጀመረ ሰውየው። ጊዜ መግደልም አልፈለገም። አንደኛ ያንተ እውቀት እና የኔ እውቀት ሚናቸው እና አቅጣጫቸው ስለተለያየ መስካችን ተለያይቶ ነው እንጂ እውቀት እኔ ከአንተ በልጬ አይደለም አለ። እውነትን ትልቅ ሰው መሆኑን አሳያቸው እዚህ ላይ ማለት ነው። አላህ ሱብሃነሁ ወተዓላ ከአንተ የበለጠ ሰው ነው ብሎ ቢመሰክርለትም እንኳን ይህን ያለ እኮ አንተ አልገባህም እንጂ ያንተና የኔ እውቀት መስካችን ስለተነጣጠለ ነው እንጂ እውነት እኔ ከአንተ የበለጠ ልጁ አዋቂ ሁኛ አይደለም በማለት ራሱን ዝቅ አድርጎ እሳቸውን ደግሞ ክብር ሰጣቸው ማለት ነው። ይህም እንግዲህ ትልቅ ትምህርት አገኙ ለመጀመሪያ ጊዜ ማለት ነው። ይህንን ካላቸው በኋላ ደግሞ ትንሽ ቆይተው ያው ወፏ ከባህሩ ጠርቃ ስትጠጣ አየና ይህን ምንድን ያስተምራል በማለት ነገራቸው። የአላህ እውቀትና የቁጥር እውቀት ከዚህ ከባህር ሲወቅ በአፏ ያነሳቻትን እርጥበት ያህል ነው እንጂ ከዛ የበለጠ አይደለም። ያንተም የኔም የሌሎችን ፍጥረታት በሙሉ ተደምሮ የእኛ እውቀት ሲወቅ ከባህሩ የጠቀሳችን ያህል ነው ሲል ትልቅ እውቀት ሰጣቸው አሁንም ማለት ነው። እና ከዛ በኋላ ያው እየቀጠለ ሄደ ውይይታቸው። እንደገና ደግሞ ያልጠበቁት ነገር እየመጣ ውዝግቡም ውስጥ ገቡ ማለት ነው። እዚህ ላይ እንግዲህ ለማስገንዘብ የሚወደው ሰውየው እንደጠቆመው አንዳንድ ሰዎች ይህን ታሪክ በቁንጽል ይወስዱና ነቢዩላህ ሙሳ የታወቁ ነቢይ ናቸው፣ ረሱል ናቸው፣ ተኡሉል አዝም ናቸው፣ ከሊሙላህም ናቸው። ይህ ከድር የተባለው ሰውዬ ደግሞ ነቢይ ነው ወልጅ ነው በማለት እፍትራት ያለበት ሰውዬ ነው። እና በጣም እንግዲህ እንትን ካለ ነቢይነት ደረጃ ደርሷል የሚሉ አሉ። አለበለዚያ አብዛኛዎቹ ወልጅ ነው ማለት አብዱላህ ሳሌህ አላህን የፈራና በጌታው በፍቃድ የሚመራ በጣም ትልቅ እና አላህ የወደደው ሰው ነበረ ማለት ነው። ይህ ከሆነ ታዲያ ይሄ አንድ ተራ አቢድ የሆነ ሰውዬ ሙሳ ከሊሙላህን የሚያህል ሰውዬ እንዴት ደረሳ ሊያረጋቸው ቻለ? እንዴት ከሳቸው ይበልጣል ተብሎ ሊነገርለት ቻለ የሚለውን ነገር በማንሳት አንዳንዶቹ በጥራዝ መጠቅነት ዝም ብለው እንግዲያው ወልጅ ከነቢይ ይበልጣል ወደሚል መደምደሚያ የሚገቡ ሰዎች አሉ። ይህ ፍጹም ስህተት ነው ማለት ነው። ለምን? ራሱ ሰውዬው ተናግሮታል ይችላል። ያው ቡኻሪ ነው ያስቀመጠው። ይሆን ያንተና ይሄ እውቀት አንዱ ሌላውን የመግለጽ ጉዳይ ሳይሆን እውቀታችን ሲናው አቅጣጫው ስለተለያየ ነው። ዛሬ በዘመናዊ ትምህርቶች እንኳ ብንወስደው በአንድ ዩኒቨርሲቲ ውስጥ የተለያዩ ኮሌጆች ይኖራሉ እና አንዱ የአንድ እውቀት ዘርፍ ይሆናል፣ ሌላው የሌላ ዘርፍ ይሆናል። እያንዳንዱ ተፈትሾ ያደርጋል በየዘርፉ። እና ለምሳሌ በሕክምና የሰለጠነው ዶክተር እንደገና ስለ ግብርና ቢጠይቁት ምንም ነገር አያውቅም ማለት ነው። አንዱ ደግሞ ስለ ሂሳብ የተማረው ስለ ሳይንስ ቢጠይቁት ምንም የሚያውቀው ነገር የለም። በዛ በተሰማራበት መስክ ይመጣል ጥማ ይሆናል። ሌላው ስሙ ዶክተር እንዲሆን በስሙ ያገኝመጣ ጊዜ ተራ ሰው ነው ማለት ነው። ሁለታቸው እንግዲህ አዋቂ በሚሆኑበት ጊዜ አንዱ የሌላውን እውቀት እያስተምር ከዚያ ሁለቱ እየተወራረሰ እውቀቱ እየሰፋ ሊሄድ ይችላል ማለት እንጂ በአንድ ነገር አንድ ሰው እየተለበለጠው ያኛው ፍጹም ደንቆሮ መሀይም ነው ማለት የኛው ፍጹም ሊቅ ነው ማለት አይደለም። ብሎ ይህን ጭብጥ ራሱ የመጀመሪያ ያስተማራቸው ይህንን ነው። ይህንን ዋናውን መሰረት ሰውና ረሰው ሰዎች ግን በጣም ተጥፋት ጥፋት ከነቢይ ወልጅ ይበልጣል ወደሚል ድንግንታ ሄደው በጣም ትልቅ ስህተት የተዘፈቁ ሰዎች አሉ ማለት ነው። እና አላህ ሱብሃነሁ ወተዓላ ይህን ሰውዬ የተወሰነ ነገር እንግዲህ አሳውቆታል በኢልሃም ልክ ራሱ መጨረሻው ላይ እንዳብራራው ሰፊናዋን ለምን እንደቀደዳት ልጁን ለምን እንደገደለው ደግሞ በመጨረሻ ያን ቤት እንዴት አድርጎ እንዳደሰው እና እንደመለሰው ይህንን ያደረጉት በጌታ የትእዛዝ እንጂ በራሴ ፍላጎት አይደለም ብሏል። ስለዚህ አላህ ይህን ነገሮች እንዲያውቁ አስቦታል ማለት ነው። ነቢዩላህ ሙሳ ተውራትን ጽሑፍን ተምገዋል ያውቃሉ ብዙ እውቀት አላቸው። ግን የሶስት መቃላ ነው የሰው እያወቀው እስቲ የእሱ የአንድ ጊዜ ጥሪት ናት ማለት ነው። በዚህ ደረጃ ሲታይ ሙሳ የሉበትም ስለዚህ ነገር አላወቁም እና እሱን እንዲማሩ ፈልጓላ ወደ እሱ ላካቸው ማለት ነው። ለምን እሳቸው የበላይነት እንዳያሳዩ ከእሳቸው የበለጠ አሊም የለም ተብሎ እንዳይወራ ለዛች ማስተካከያ ብቻ እንጂ እውቀቱ የዛን ያህል አስፈላጊ ሆኖ አይደለም ሙሳ የተላኩት ማለት ነው። እና በዚህ ምክንያት እንግዲህ እነዛን ሶስት ነገሮች ነበረቻቸው ያላወቁት ሰውየው አታወቃቸው አላህ ፈቃዱ ሆኖ በቀጥታ ለሳቸው መንገድ ሲችል በዚህ ሰውዬ በኩል ወቅ ብሎ ላካቸው ይችን ነገራቸው። ይችን ስለነገረ አንድ ሰው አዋቂ ነው ማለት አይቻልም። በዚህ ተመሳሳይ በሁሉም ነቢዮች አለ። ለምሳሌ እኛ ነቢይ ሰሃቦቻቸው ጋር ወሻሩን ፊል አምሪ ተብለው ተነግረዋል። በሚያስፈልገው ነገር ሁሉ አማክራቸው ይሉ ነበር። ለሰሃቦች ወህይ ወረደላቸው የማማከር መብት ሰጥቷቸው ነበር። ሰሃቦችን እንደ ተራ ሰው አብረው ተቀምጠው ይህን ጊዜ ይደረግ ይቻላል ይህን ጊዜ ሊሆን ይቻላል ይላሉ ወህይ ለሚመጣላቸው። ይህ ምንድን ነው? የእነሱን መብት የሃይማኖቱ ባለቤት መሆናቸውን ሞራላቸውን ለመደገፍ እነሱንም ለማሳተፍ ፈልጎ ነው እንጂ አለበለዚያ የሰሃቦች ሀሳብ ለዲን መመሪያ እንዲሆን ፈልጎ አይደለም ማለት ነው። እና በዚህም መሰረት ዑመር ኢብኑል ኸጣብ ብዙ አያቶች አስቀድመው አንድ ነገር አስተያየቃሉ ይሄ ነገር እንዲህ ሊሆን ይቻላል ብለው ይናገሩና ወዲያውኑ ቆይቶ እሳቸው ያሉትን ነገር አላህ በቁርአን ያጸድቀዋል። ያ ዑመር ያለው ነገር ትክክል ነው ተብሎ በቁርአን መልስ ይመጣል ማለት ነው። በዚህ መልክ እንግዲህ ነብዩ ያን ነገር ማወቅ የሚገባቸው ቀድሞ እሳቸው ነበሩ። ግን አላህ ሱብሃነሁ ወተዓላ አንዳንድ የሚወዳቸውን ባሪያዎቹን ሞራል ለመስጠት የወደዳቸው መሆኑን ለማሳወቅ ሲል ለነብዩ ያልሰጣቸውን የተለያዩ እውቀቶች ያደረጉታቸዋል ማለት ነው። ስለዚህም ነቢያችን አለይሂ ሰላቱ ወሰላም በሁሉም ኡመቶች ነቢይ ሳይሆኑ ልዩ ልዩ ምስጢር አላህ የሚያሳውቃቸው ሰዎች አሉ። ከነዛ መካከል በእኔ ኡመት ሳለ ዑመር ነው ብለው ተናግረዋል ማለት ነው። እና ከዚህ አኳያ ነው መታየት ያለበት እንጂ ነቢይን ወልጅ ይበልጠዋል በሚለው መልኩ አይደለም ማለት ነው። በሌላም አባባል ደግሞ አንዳንዶቹ ለማምታታት ሲፈልጉ ሸሪዓና ሐቂቃ የተለያዩ ናቸው የሚሉም አልጠፉም። ማለት ነብዮች የሚያስተምሩትና የሚያውቁት ስለ ሸሪዓ ነው። ያው በግልጽ እንዲያድርግ ያታድርግ የሚለውን ነገር ወልዮች ከሆኑ ግን ምስጢራዊ የሆነ ድብቅ ነገር ነው የሚያውቁት። ለዚህም ማስረጃው ይሄ የነብዩላህ ሙሳና የፈጅር ታሪክ ነው የሚሏሉ። ይሄ ደግሞ ኩፍር ውስጥ የሚያስገባ አነጋገር ነው ማለት ነው። የአላህ ነቢያቶች ሸሪዓም ሆነ ሐቂቃ የሚባለውን ዛሂሩንም ባጢኑንም የዲኑን ገጽታ ከነሱ የበለጠ ማንም አያውቅም። ስለዚህ ነቢይ የማያውቀውን የዲን ውስጣዊ አካል ሌላው ሰውዬ ያውቀዋል ከተባለ ይሄ ከእስልምና ጭርሱን የሚያወጣ አነጋገር ነው ማለት ነው። ምክንያቱም ነቢዮቹ ላይመርላ ነው ዝም ብለው ተላይ ተላይ ነው የሚሄዱት ማለት ነው። ሌላው ተራ ሰው የእሳቸው ተከታይ የነበረው አንድ አቢድ ሷሊህ የተባለው ሰውዬ ግን ነቢዩ የማያውቀውን ጥልቅ ሚስጥር ያውቃል የተባለ እንደሆነ ሸሪአን ራሱ መደምሰስ ነው ማለት ነው። ምክንያቱም ማንም የፈለገው ፉክራ ተነስቶ ይህ እኮ የሐቂቃ ነገር ነው የሸሪዓ ነገር አይደለም እያለ የፈለገውን ብልግና ህጋዊ አድርጎ ለመስራት በር የሚከፍት ነገር ነው ማለት ነው። በዚህም ነው ብዙ አጭበርባሪዎችና አታላዮች ሙሐረማት እየሰሩ ኸምር እየጠጡ ወተት ያደርጉት ይሆናል እየተባለ ዚና እያደረጉ በአዘል አስራዋት ይሆናል ወይም ሁረ